አታገለኝ ትግል ከማልችለው ጋራ አቅሜን አለማወቅ አጉል ስንተራራ ኤልሻዳይ ከሰማይ ወደ ታች እያየኝ ትጥቄ ላልቶ ስወድቅ አዝኖ ሰበሰበኝ አይኔን አንስቼ ጨፍኝ እንዳላየ ባቱ ተገርቶ መነመንኩኝ ልጅ ከምድረ በዳ ይበቃኛል ልጆቼን ላንሳ ዛሬስ ማርከኛል ትክያለ ምስራቅ ሲለኝ ምዕራቡን ስከተል ያከለለልኝ ቅጥር ጥሼ ስዘል ብዙ ተገጣጠብ ጠባሳ ብቻ ነኝ ይቅርታው ብዙ ነው ምሕረቱ ያስታመኝ አይኔን አንስቼ ጨፍኝ እንዳላየ ባትቴ ቀርታ መነመንኩኝ ልጅ የምድረ በዳ ኑሮ ይበቃኛል ልጆቼን ላንሳ ዛሬስ ማርከኛል ማርክ ያለ እግዚአብሔር በል ቀደሰኝ ከሰማይ በእግሮቹ ስር ሆኜ ትእዛዙን ጠብቄ መኖር ነው ምኞት በቀረኝ ዘመኔ መንኩኝ ልጄ የምድረ በዳ ኑሮ ይበቃኛል ልጆቼን ላንሳ ዛሬስ ማርከኛል ተማርክ ያለህ